ከምድር ገጽ የጠፉባቸው ከተሞች አሻራቸው በገሃድ እኮ ይታያል። ለንግድ ለተለያየ ነገር ከአገር ወደ አገር ሲንቀሳቀሱ ይታያል። እና ለምንድን ነው ዞር ዞር ብለው ነገሮችን ለማየትና ለመገንዘብ የማይሞክሩት? ዝም ብለው ከመሬት ተነስተው ብድግ ብለው እንጨትን ማምለክ፣ ብድግ ብለው ድንጋይ ማምለክ፣ ብድግ ብለው ግለሰቦችን ማምለክ፣ ብድግ ብለው ሐቅን አንቀበልም ከማለታቸው በፊት ኩፍርን ከመረጣቸው በፊት ለምንድን ነው እነዚህ ሰዎች አወለም የሲሩ በምድር ገጽ ላይ ተንቀሳቅሰው ለምን የሚለው እንግዲህ አላህ ሰዎች ኩፍርን ሲመርጡ አንዳንድ ጊዜ መክፈራቸው ስህተት መሆኑን የአላህን ኃያልነት በመግለጽ ያስተምራል። አንዳንድ ጊዜ የያዙበትን የኩፍር ወይም ደግሞ የክህደት ተጨባጭ እንዲገልጹ በመጠየቅ ያሉበትን አቋም ስህተት መሆኑን ያስረዳል። በተለያየ መልኩ ዛሬ የያዛችሁት የኩፍር እንቅስቃሴ አደገኛ ነው፣ ነገ ከነገ ወዲያ እጅግ ከባድ የሚባል ዋጋ ያስከፍላችኋል። ያን ጊዜ መከራችሁን ከምታዩ ዛሬ ምድር ገጽ ላይ ተንቀሳቅሳችሁ በምድር ገጽ ላይ በምን መልኩ እንዳስተናገድኳቸው ዞር ዞር ብላችሁ ለማየት ሞክሩ ይላል አላሁ ጀለ ወዓላ። ፈየንዝሩ ምድር ገጽ ላይ ተንቀሳቅሶ ሲያበቁ ይመልከቱ። አረ ከይፈ ካን እንዴት እንደነበር። ከይፈ ማለት እንዴት ማለት ነው። ካን እንዴት እንደነበር። አቂበቱ ለዚ የነዚያ ሰዎች መጨረሻ። አቂበ ማለት መጨረሻ ማለት ነው። የነዚያ ሰዎች መጨረሻ እንዴት እንደነበር ለምን አይመለከቱም? ካኑ ምን ቀብልህም ከነሱ በስተፊት የነበሩ ህዝቦች መጨረሻቸው ምን ሆነ? ይሄንን እንግዲህ ምድር ገጽ ላይ ዞር ዞር ብሎ ሲያውቅ ይችላሉ። ስለዚህ ብድግ ብለው ሊመለከቱ ዘንድ ለምንድን ነው በምድር ገጽ ላይ የማይንቀሳቀሱት የማይሄዱት የማይጓዙት አለ። ምንድን የሚመለከቱ ሲባል ከይፈ ካን እንዴት እንደነበረ ሊመለከቱ ዘንድ ምን ከይፈ ካን አቂበቱ ለዚን የነዚያ ሰዎች መጨረሻ እንዴት እንደነበር ለመመልከት ምድር ገጽ ላይ ለምን አይጓዙም? ካኑ ምን ቀብልህም ከነሱ በስተፊት የነበሩ ህዝቦች ነበሩ። ለምሳሌ የሙሳ ህዝቦች፣ የኖህ ህዝቦች፣ የሷሊህ ህዝቦች፣ የሉጥ ህዝቦች፣ እነዚህ ከመካ ሙሽሪኮች በስተፊት የነበረ ህዝብ ነው። የነዚህ ሰዎችን መጨረሻ ደግሞ የታሪክ መዛግብቶች መዝግብ አስፍሯቸዋል። በተጨማሪ እነሱ በጠፉባቸው አገሮች መንቀሳቀስ፣ መሄድ፣ ማጥናት የፈለገ ሰው ታሪካቸው ቁልጭ ብሎ የሚያሳይ አሳር ጥለው አልፈዋል። ስለዚህ ወገኖች ሰው ኩፍርን የሚያክል ከባድ ወደዚህ ምድር ያመጣውን አምላክ አልቀበልም ብሎ አቋም ከመያዙ ፊት አቋሙን መፈተሽ አለበት። ዞር ዞር ብሎ ነገሮችን ማጥናት አለበት። ይሄ በግብታዊነት በደመ ነፍስ የሚያዝ አቋም ነገ ከነገ ወዲያ በጣም ከፍተኛ አደጋ ስላለው እባካችሁ ብሎ አላሁ ጀለ ወዓላ ሰዎች የያዙትን አቋም ግድ የለም ይህ አቋማችሁ ያዋጣም ይሁን አይሁን ግን እስኪ ከቻላችሁ ዞር ዞር ብላችሁ ከእናንተ በስተፊት የነበሩ ህዝቦች ኩፍርን መርጠው የተላከላቸውን ሩሱል አንቀበልም ብለው የተላከላቸውን መመሪያ አንቀበልም ብለው አላህ ላይ ፍጡራን አጋርተው ምድር ላይ ምን ተከሰተባቸው? ምን ሆኑ? ይህን ለማወቅ እንደትችሉ አወለም የሲሩ ፊል አርድ ምድር ገጽ ላይ ለምንድን ነው የማይንቀሳቀሱት ሲል አላሁ ጀለ ወዓላ ይጠይቃል ማለት ነው። ዛሬም ማለት ነው እህቶች ወንድሞች ይሄ አላህን በጌትነት አንቀበልም ላሉ ሰዎች ያናገረበት ቋንቋ ነው። ኩፍርን ሽርክን ለመረጡ ሰዎች አላሁ ጀለ ወዓላ የተጠቀመው የአስተምሮት ዘዴ ነው። እኔና እናንተ ቁርአንን አንማርም ስንል የተለያዩ እጅግ አደገኛ የሚባሉ ወንጀሎች ስር በገዛ እጃችን በምንዘፈቅበት ጊዜ ምን ይያለን ነው አላህ ተው ይሄ እገባችሁበት ጀመራችሁት አላደርግም ይያላችሁ ያዝኳችሁን ነገር ወደ ኋላ መትቀሩበት ነገር ነገ ከነገ ወዲያ ከባድ ነው አደጋው ከባድ ነው ስለዚህ ባካችሁ ወንጀል ከመስራታችሁ ኩፍርን ከመምረጣችሁ የታዘዛችሁት ነገር እንቢ ከመላታችሁ በስተፊት እስኪ ለዚያ ቋማችሁ ድጋፍ የሚሆን ነገር ዞር ዞር ብላችሁ አጥሩ ትክክል ነኝ አይደለሁም በኔ አይነት መንገድ ላይ ለምሳሌ ጠጪ ከሆናችሁ ጠጪዎች መጨረሻችሁ ምንድነው ሰው ምትወድሉ ከነበረ ምትወድሉ ከሆናችሁ ሰው መበደለ ነገ ከነጎዳ ምን ያስከትልብኛል ሰው ነበደሉ ሰዎች ምን ሆኑ ለምሳሌ የፊርዓውን ታሪክ በገሃድ ከነ አጽሙ ቁጭ ብሎላቸዋል ሰውን እንዴት ያስቀይ እንዴት ይበድል እንደነበረ በተጨባጭ ታሪክ ወደብ ይናገራል ስለዚህ የትኛውም ከኔ ህግና ስርዓት ውጪ ስትኖሩ መለስ ብላችሁ የናንተን መሰል አቋም ያዙ ሰዎች በድርገጽ ላይ ምን አይነት እርምጃ እንደሰርኩባችሁ እንዴት እንዳጠፋችሁ እንዴት እንደቀጣችሁ ዞር ዞር ብላችሁ ብታጠኑ ይጠቅማል ለሚለው ስለዚህ ከሃዲያንም ብቻ ሳይሆን እኛንም ይያናገረን ለምንድን ነው እናንተ ቀጥማትሉት ለምንድን ነው ባዝኳችሁ መሰረት ቀጥ ብላችሁ እኔን መገዛትን እንደዋና መስራችሁ ማትይዙት ተው እንጂ ይሄንን አቋማችሁን ካላስተካከላችሁ የቀደምት ህዝቦች ከእናንተ በስተፊት የነበሩ ህዝቦችን የእናንተን አይነት አቅጣጫ ሲከተሉ የወሰድኩባቸው እርምጃ አለ ዞር ዞር ብላችሁ እዩ ራሳችሁን አድሱት ራሳችሁን አስተካክሉት እያለ ጭምር እየወቀሰን ነው የሚመስለው አላሁ ጀለ ወዓላ በዚህ አያት ላይ ማለት ነው ሲቀጥል ምን አለ ካኑ አለ ነዛ ከእናንተ በስተፊት ወይም ከመካ ሙሽሪኮች በስተፊት የነበሩ ህዝቦች እኮ አለ ካኑ ነበሩ አለ ምን ነበሩ ሁም እነሱ አሸደ እጅግ የጠነከሩ ነበሩ ምን ሁም ከነሱ የበለጠ ከነማን እነዚህ ከመካላ የበለጠ ቁወተን ከአይወስተኩል እጅግ ጠንካራ ግዙፎች ረጃጅም እድሜ የነበራቸው አካላቸው ፊዚካሊ በጣም ረጃጅሞች እጅግ ጥንካሬ የነበራቸው አሎች ነበሩ እነሱ ኩፍር ሲመርጡ ገጻቸው ብቻቸው ህዝቦች እስኪ ምድሪቷን ቁርሽ እንዴት አምድር ገጽ እንዳጠፋቸው ተረክባቸው ሂዱ ወደ ሰሜን ከተማ ምጭ ብሎ የጠፉ ሂደን የሚያሳይ ታሪካዊ ቅርስ አላቸው ነው አሁን ደለው ከላ የአድ የሁድ ህዝቦች ሲጠቀሱ እህቶቼ ፊዚካሊ በጣም ረጃጅሞች በጣም ካሮች ቁርአኑን ብሎ ይገልጻቸዋል ተራራን አሁን ግዜ እንደምታዩት መሳራ ተጠቅመው ሳይሆን አላህ በሰጣቸው ጉልበት ተራራ ቦርቡረው ቤት ይገነቡ ነበር ተራራ ቦርቡረው ህንጻ ያቆሙ ነበር ተራራ ቦርቡረው በጣም በርካታ ታሪካዊ ቅርጻ ቅርሶችን ይሰሩ ነበር ሚገርማችሁ ነገር ዛፍ መንቀል ከፈለጉ ሁሉ ይነቅሉ እንደነበር በእጃቸው ማለት ነው አንዳንድ የታሪክ ሰዎች ይናገራሉ በአሁኑ ሰዓት ያለን አንድ አስሮችን አንዱ ግለሰብ አንጠልጥሮ መያዝ የሚችልበት ሁሉ አቅም ተሰጥቷቸው ነበር እንደውም ከኛ የበለጠ አቅምና ጉልበት ያለው አካል አለ ወይ ብለው እስከመናገር ሁሉ ደርሰዋል አላሁ ጀለ ወዓላ ይሄን ብርታትና አቅም የሰጣቸው አካል ከናንተ እጅግ የጠነከረና የገዘፈ አቅምና ጉልበት አለው እባካችሁ መለስ ብላችሁ እዩ ብሎ እነሱን ወቅሷቸው ነበር ስለዚህ መካውያን እድሜያቸው ትንሽ ፊዚካሊ ከሲታ እዚህ ግባ የማይባሉ ናቸው እናንተ ምን ሆናችሁ ለምን ትከፍራላችሁ ለምንድን ነው ሌላ ቁሳቁስን የምታመልኩት በዚህ አካሄዳችሁ እኮ ከምድር ገጽ ላጠፋችሁ እንደምችል ብታውቁ ጥሩ ነው ከእናንተ በስተፊት ይህንን አቅጣጫ ሲከተሉ ሰዎችን አቋማቸው ብርታታቸው ጉልበታቸው ከእናንተ ቢበልጥም ከምድር ገጽ እነሱን ለማጥፋት ያገደኝና የከለከለኝ አካል አልነበረም ይላል። ስለዚህ እህቶች ፈዓሉ ሊማ ዩሪድ ነው። አላህ ማለት የፈለገውን ማድረግ የሚችል መቅጣት ያለበትን መቅጣት የሚችል መሸለም ያለበትን ሙሉ ለሙሉ መሸለምና በጀነት ወረታውን መክፈል የሚችል አምላክ ነው። ይሄን አምላክ ሰው ከመካዱ ከማመጹ ፊት አንዳንድ ነገሮችን ዞር ዞር ብሎ ማየትና ማጥናት ይጠበቅበታል ማለት ነው። ካኑ ነበሩ ሁም እነሱ ቀደም ሲል ያጠፉዋቸው ህዝቦች ምን ነበሩ? አሸደ እጅግ የጠነከሩ የበረቱ ነበሩ። ምንሁም ከነሱ የበለጠ ከነማን ከመካውያን የበለጠ ቁወተን ከኃይል በስተኩል ከመካውያን የበለጠ አቅምና ጉልበት ነበራቸው። እነሱን አጥፍቻቸዋለሁ። ስለዚህ የነሱን መጨረሻ ዞር ዞር ብሎ ምድር ገጽ ላይ ቢመለከቱ ጥሩ ነው። ኩፍርን ዝም ብሎ ሰው በደመ ነፍስ መያዙ አደጋ ስላለው ማለት ነው። ወአታረን እንደዚህ ብሎ ምድር ገጽ ላይም ፋናቸውን ጥሎ አልፎ ነበር። ፊል አርዲ ምድር ገጽ ላይ ወአቅ ወአታረን ፊል አርዲ ምን ልሑሱኒ ወልቁሱሪ ወልጁንድ አሽዳ ማ ሃዚህ ልቁዋ አልዓዚማ ወልበእስ ሸዲድ አህለከሁም ላሁ ለማ ከዘቡ ሩሱል። እያችሁ ምድር ገጽ ላይ ራሱ አታር ማለት ቅሪት ማለት ነው። ቅርስ ብለው ቅሪት ማለት ቅርስ ማለት ነው። እነሱን ከምድር ገጽ ራሱ ሳጠፋቸው ኦር ሲሞቱ ኦር ምድርን ሲለቋት ወአታርም ፊል አርድ ምድር ገጽ ላይ ቅርሳቸውን ቅሪታቸውን ሁሉ አስቀምጦ ነው ያለፉት። አታው በፊርዓውን ጊዜ የተሰራ ፒራሚድ እስከ ዛሬ ድረስ ቅርስ ሆኖ ያገለግላል። አልጠፋም እንዳለ ነው። በጣም ጠንካራ ነበር። ወደ ሰሙር ከተሞች ብትሄዱ በየተራራ ስር በየትልልቅ ቋጥኞች ላይ የተሳሉ የተሰሩ ህንፃዎች የተሰሩ ቅርጻ ቅርጾችን ብታዩ ተተዓጀቡ። ስለዚህ ጥለው ያለፉት ፋና ጥለው ያለፉት ቅርስ ይታያል። እጅግ ኃይለኛ ጠንካሮች ናቸው። ከዛ ባሻገር በዚህ ጉልበታቸው ተጠቅመው ምድር ገጽ ላይ ያኖሯቸውን አሻራዎች ሁሉ መመልከትና ማየት ይቻላል። ህንፃዎች ነበሯቸው፣ ምሽጎች ነበሯቸው። የተለያየ ዲዛይን ያላቸው ቅርጻ ቅርጾችን ከድንጋይ ከቋጥኝ ከምናምን ይሰሩ ነበረ። ስለዚህ እነዛ አሳሮቻቸው፣ እነዛ ፋናዎቻቸው፣ እነዛ ቅርሶቻቸው ዛሬም ጭምር አሉ። ስለዚህ ኩፍርን ከመረጣችሁ በስተፊት ቅርስን ጥለው ያለፉ ህዝቦችን መጨረሻ ዞር ብላችሁ ብታዩ የተሻለ ነው ይላል። فأخذهم الله እንዲህ አይነት አቅምና ብቃት የነበራቸውን ህዝቦች አላህ ያዛቸው። فأخذهم الله الله ያዛቸው بذنوبهم በወንጀላቸው ሳቢያ الله جل وعلا ያዛቸው በምን ሰበብ? የተላከላቸው ረሱል እንዲማልታቸው የተላከላቸው መለኮታዊ መጽሐፍ አንቀበልም አንከተልም ማለታቸው ከእውነት ይልቅ ባጢልን በመምረጣቸው አላሁ ጀለ ወዓላ በቅጣት ያዛቸው። የሉጥ ህዝቦች እንደምታዩት የቀጣቸው ቅጣት እጅግ ከባድና ዘግናኝ ነበር። የሙሳ ህዝቦች ፊርዓውንና ሰራዊቱን ይኸው ቀይ ባህር ስር ነው ያሰጠመው። ወደ ኑህ ህዝቦች ብትሄዱ ደግሞ የኑህ ህዝቦች ኑህን ሲያስተባብሉ ኩፍርን ሲመርጡ ወንጀልን እንጂ በጎ ስራን እምቢኝ ሲሉ ከምድር ገጽ ያጠፉዋቸው ምድሪቷ ውሃ እንድታፈልቅ ሰማይም ያለውን ውሃ እንዲለቅ አድርጌ በጎርፍ መጥለቅለቅ ነው ከምድር ገጽ ያስወገድኳቸው ይላል። በንፋስ የጠፋ ህዝብ አለ፣ በጩኸት የጠፋ ህዝብ አለ፣ በመሬት መንቀጥቀጥ የጠፋ ህዝብ አለ። ስለዚህ ሰው ኩፍርን አመፅን ከመምረጡ ፊት እምቢተኝነትን ከማንጸባረቁ በስተፊት ረጋ ብሎ ሊያስባቸው የሚገቡ ብዙ ነጥቦች አሉ ነው የሚለን ቁርአኑ። ወማካነ ለሁም ለነሱም እኮ አልነበራቸውም ማለት ወማካነ አልነበራቸውም ለሁም ለነሱ ሚንላሂ ከአላህ ቅጣት ሚዋቅ ጠባቂ ይህንን የአላህ ቅጣት የሚመክት የሚያነሳ የሚከላከል አካል አልነበራቸውም። ማካነ ለሁም አሐዱን የድፈዑ አንሁም ዐዛብ አላህ ለምሳሌ ፊርዓውንና ሰራዊቱን አላሁ ጀለ ወዓላ ቀይ ባህር ውስጥ ሊያሰምጠው ሲወስንበት ከዚህ የአላህ ቅጣት የሚጠብቅ አቅም ያለው አካል እንኳን አልነበራቸው። እርምጃ ሲወስድባቸው እያዩ የኔ መዓት እየመጣ ሲዘንብባቸው ነው ከምድር ገጽ በዚህ መልኩ ነው እንዲወገዱ ያደረኳቸው ይላል። ስለዚህ በቅርቡን ዞር ብሎ አንዱ አገር ላይ አላህ ንፋስ ይለቅበታል። ንፋሱን በሚለቅበት ሰዓት ላይ ይህ ንፋስ ሊያስከትል የሚችለውን አደጋ መከት የሚችል ጠባቂ ዋቅ የለም። ሌላውን ደግሞ አላሁ ጀለ ወዓላ በመሬት መንቀጥቀጥ ግደው ሲፈልግ ይሄን መንቀጥቀጥ ይህንን የመሬት መንቀጥቀጥ ሊያስወግድ ሊከላከል የሚችል አንድ ማለት አይኖርም። ግልጽ ነው። ስለዚህ አላህ ሲያጠፋቸው አላህን ቅጣት ሊመክት እና ሊከላከል ነበራቸው። ኡስታዝ ማይኩን እንደገና ያዘው። ቅጣት ይዘው ኡስታዝ ጥንካሬ አቅምና ጥንካሬ አኳያ ከበድ ያለ የቅጣት እርምጃ አስጀባቸዋለሁ። ስቀጣቸው ደግሞ ምክንያት ምንድን ነው ካላችሁ፣ ዛሊከ ይህማ የሆነበት ምክንያት ቢአነሁም እነሱ መሆናቸው ምክንያት ነው። ካነት ተእቲህም የምትመጣላቸው የነበረ በመሆኑ ምክንያት ነው። ሩስሉሁም ሩስሎቻቸው ቢልበይናት ሩስሎቻቸው ግልጽ ያሉ ማስረጃዎችን ይዘውላቸው ይመጣሉ። ያንን መረጃ አይቶ መቀበል ማመን ሲገባቸው ፈከፈሩ፣ እምቢ ብለው ክህደትን መረጡ። ይሄን ጊዜ ፈአኸዘሁም ላሁ አላህ ያዛቸው በቅጣት። እነሆ ቀዊ እሱ ጠንካራና ብርቱ የሆነ አምላክ ነው። ስለዚህ ቅጣቱን አዘነባቸው። ሸዲዱ ልዕቃብ ሰው እየተነገረው እምቢ ብሎ ኩፍርን ሲመርጥ አላሁ ጀለ ወዓላ ቅጣቱ እጅግ የበረታና የጠነከረ ስለሆነ ከምድር ገጽ በዚህ መልኩ አስወገዳቸው ይላል። ልክ አይደለም? አይሰማም? ልክ ነው። በዛ ኦኬ፣ ይሰማል። አረ ምን ይሻላል? በጌታችን ስፋይር ይሻላል። ሙሳ ሙሳን ቢአያቲና ተአምራችንን ሰጥተን በተአምራቶቻችን ሙሳን ወደ ፈርዖንና ወደ ህዝቦቹ ልከነዋል። ወሱልጣን ሙቢን ግልጽ ያሉ መረጃዎችንም ሰጥተን ተአምራትንና በጣም በርካታ መረጃዎችን ሰጥተን ሙሳን ወደ ፈርዖንና ወደ ህዝቦቹ ልከነዋል። ወዴትን የላክነው? ቁርአን ራሱ ገለጸው። ኢላ ፊርዓውና ወደ ፊርዓውንን የላክነው። ወሃማነ ወቃሩን ሃማንና ቃሩን የሚባሉ ሁለት የፊርዓውን የቅርብ ሰዎችም ወደ እነሱም ጭምር ሙሳን ተአምራትንና መረጃን ሰጥተን ልከነዋል። ፈቃሉ እንዲህም አሉ። ምን አሉ እኮ? ያው እኮ ነው 22 ቁጥር። ፈቃሉ እንዲህ አሉ፣ ሳሒሩን ድግምተኛ ነው አሉ። እሺ፣ ላሊከ ይሄ የሆነበት ምክንያት የቀደምት ህዝቦችን እንዳጠፋ እነሱም እንዲቀጡ ምክንያት የሆነበት ምክንያት ምንድነው ካላችሁ፣ ቢአነሁ እነሱ በመሆናቸው ምክንያት ነው አለ። ምን ካነት ተእቲህም ትመጣቸው ነበር ሩስሉሁም ረሱሎቻቸው ወደ እነሱ ተመጣ ነበር ወይ ይመጣቸው ነበር ማለት ነው ቢል በይናት ግልጽ ሆኑ ማስረጃዎችን ይዘው ረሱሎች ይመጣሉ እነሱ እነዚህ ረሱሎች አምነው ተቀብለው መቀጠል ሲገባቸው ፈከፈሩ እንቢ ብለው ካዱ ወይም ከደትን መረጡ ያን ጊዜ فاخذهم الله الله ያዛቸው የሉጥ ህዝቦች ሉጥ ሲላክላቸው ቢያሉ የተወሰደባቸው ንቅጣት ምጃ ሰምታቸዋል የኑህ ህዝቦች ኑህ ተላክላቸው እንቢ ኩፍር ሻርናል ብለው ኑህንም አስተባበሩ አላሁ ጀለ ወዓላ የተወሰደባቸው ንቅጣት ምጃ ታቸዋል ሙሳን አላሁ ጀለ ወዓላ ላከው ፈርዖንና ሰራዊቱ እንቢ ሲሉ የተወሰደባቸው ንቅጣት ምጃ ሰምታቸዋል ይሄን ነው እንግዲህ ፈከፈሩ فاخذهم الله እነሱ ክደት መረጡ አላሁ ጀለ ወዓላ ደግሞ ያዛቸው انه السكو نسون يقطعو نزون يازاچو املاككو قوي برتونا طنكارا نو شديد العقاب قطاتو من دزيو يتنكرنا يبرتا نو ليقطا كاسبه قطاتو من طنكارا نو سيدمر دمو ايازو برتونا اجيج اجيج طنكارا نو لذيهم سيبال الله جل وعلا يقدمت زبوچن يفلغا اقمن بنوراچو بقلالو كمدر گصي ما سوغلو نغر ሰርቶታል ለናሚለው አይሰማም እንዴ አይሰማም ወይ ኦኬ ወለቀድ እሽሽ ወለቀድ አርሰልና በርግጥም እኮ ልከናል ሙሳ ቢአያቲና ሙሳን አንቀጾቻችንን ሰተን ወይም ደግሞ ተአምራቶቻችንን ሰተን ሙሳን ልከነዋል ወሱልጣን ሙቢን ከተአምራቶቻችን ጎን ለጎን ደግሞ ግልጽ ያሉ ማስረጃዎችን ግልጽ ያሉ ሙሳ ነብይ ለመሆኑን የሚጠቁ ማስረጃዎችን ሰጥተናል አላ موقعه للقسم اي والله لقد بعثنا رسولنا موسى بالايات البينات والدلائل الواضحه بالبرهان البين الظاهر وهو معجز اليد والعصا ሙሳን ወደ ፈርዖንና ወደ ህዝቦቹ ሲነልከው ግልጽ ያሉ ተአምራቶችንና ነብይ መሆኑን የሚያረጋግጡ ማስረጃዎችን ሰጥተን ይላክነው ወዴት ኢላ ፈርዖን ወደ ፈርዖን ነው አጣገቱ الجبار እጅግ ጠማማና አምባገነን የነበረ ግለሰብ ነው ወደሱ ሙሳን ተአምራትንና ማስረጃን ሰጥተልከናል ወዚሩ ሃማን ወሃማን ወደ ሃማንም ሙሳልከነዋል ወቃሩን ወደ ቃሩንም ሙሳልከ ቃሩን ማለት ሷሂቡ ኩኑዝ ማለት ሷሂቡን ኩኑዝ ማለት ነው በጣም በርካታ የሀብት ድልቦችን ያከማቸ የፈርዖን የቅርብ ሰው ነበር የእስራኤል እስራኤላውያን ነው ነገር ግን እጅግ አደገኛና ጠማማ ከመሆኑ የተነሳ ምስኪን ሆኖ አድጎ አላሁ ጀለ ወዓላ በስተመጨረሻ በጣም በርካታ ሀብትንና ዝናን የሰጠው ግለሰብ ነው ይሄ ግለሰብ እምነትን ከመደገፍ ይልቅ ለምድራዊ ህይወት ሲል የፈርዖን ረዳት የፈርዖን የቅርብ ሰው ሆኖ ቁጭ አለ ስለዚህ አላሁ ጀለ ወዓላ እነዚህ 3 ተላላቅ የግብጽ ቁንጮ ሰዎችን አንስቶ ምን አለ ሙሳን ወደ ፈርዖን ወደ ሃማንና ወደ ቃሩን ግልጽ ያሉ ተአምራቶችንና ማስረጃዎችን ሰጥተን ልከነዋል አለ ለምንድነው ፈርዖን ሃማንን እንደዚሁም ደሞ ቃሩንን ገንጥሎ አላህ ወደ እነሱ ሊከነው ሌሎችስ ግብጻውያን ካፊሮች አልነበሩ ወይ ሲባል ነበሩ ግን ለመካነት ይማፊል ኩፍር ከደት ሲነሳ በወቅታቸው የካፊር ወይ ደሞ የኩፍሩ ዓለም ቁንጮ ሰዎች ስለነበሩ አላህ እነሱን የገነጠለው ገንጥሎ ኢላ ፈርዖን ወሃማን ወቃሩን ያሉ ለዚህ ነው ይላሉ ወለሞቹ فقالوا አሁን የተከስናቸው ተላላቅ የኩፍር መሪዎች ምን አሉ? ساحر موسى ደጋሚ ነው አሉ። كذاب ውሸታምና ደጋሚ ነው አሉ። موسى በራሱ ደጋሚ ነው። እንግዲህ موسى መጥቶ ያደረጉት ሰፊው ይታለ ሱረቱ ጧሃ ላይ በስፋት ተጠቅሷል። ና ከአለማቱ ጌታ ተላከን የትኛው ነው የአለማቱ ጌታ አሉ አሉና በስተመጨረሻ ተአምራት ሲጀመር አትቀበለኛለህ ባላችሁ እስኪ የትኛው ተአምር ነው ገለጸው አላችሁ። ብትራቸው ወርወር ሲያደርጉ ብትራቸው ልክ እንደ ዘንዶ ግድግ ብሎ ነገሮችን ሁሉ መብላት የሚችልበትን ተጨባጭ ሲያሳይ ፍራውንና ዙሪያ ያሉ ሰዎች ደነገጡ። ሙሳንም ብትሩን ያስተባሉ እጃቸውን ቀኝ እጃቸውን እግራ ብትብቻቸው ላይ ወይ እግራ ብብታቸው ስር ከተው ሲያወጡ ልክ እንደ ፓውዛ ያበራ ነበር ይባል። ልክ ይሄን ሲያይ ምን አለ ከመቀበል ይልቅ ሳሂሩን ከዛ ፓፓፓፓ ሙሳ ሚገርም ደጋሚ ነው ደግሞ እጅግ ቀጣፊና ውሸታም ነው አለ። ቀጣፊና ውሸታም ነው በፍጹም ይዞት የመጣው ነገር ከአምላክ ዘንድ የተሰጠው አይደለም እሱ ደጋሚና ውሸታም ነው ሲሉ አቋም ያዙ። ማን ዋና ዋና መሪዎቹ ፊራውን ሃማንና ቃሩን ማለት ነው። فلما جاءهم موسى መጣቸው ጊዜ بالحق بتككل من عندنا ከኛ ዘንድ ተአምራቶችን ይዙ موسى ወደ እነሱ መጣ ጊዜ قالوا እንዲያሉ اقتلوا ابناء الذين امنوا የነዛ ያመኑትን ሰዎች ልጆች ግደሉ አለ ፍራውን። ማሁ ከሙሳ ጋር እምነትን የተቀበሉ ሰዎች ልጆቻቸውን ግደሉ አለ። واستحبوا واستحيوا نساءهم ሴቶቻቸውን ግን ተው አትንኳቸው ልጅ ልጆችን ግን አምነናል የሚሉ አካሎች ካሉ ልጆቻቸውን ስትወስዱባቸው ልጆቻቸውን ስትገሉባቸው አቋም ለመለወጥ ይቀርባሉ። ስለዚህ ልጆች ወንድ ልጆቻቸውን ግደሉ ሴቶቻቸውን ግን አትንኩባቸው ሲል ፍራውን ይህንን ተአምር ካየ በኋላ ከመለዘብ ይልቅ ይበልጥ የኩፍሩን ጉዳይ እያገነነ ነው መጣ። ምን አለ እቅቱል ዝኩር ለአላ የተናሰሉ ይሄ በኒ እስራኤሎች ዘራቸው እንዳይበዛ ወንዶችን ግደሉ። ወስተብቁል ኢናት ለልኸደማ ሴቶችን ግን እኛን እንዲያገለግሉን ቤት እንዲخدሙን ነሱን ተዋቸው። ከዛው እጭ ግን ወንዱን ከመድር ገጽ አስወግዱት ሲል ለሁለተኛ ጊዜ ህፃናት ልጆች በልጅነታቸው እንዲገደሉ መመሪያ ሰጠ። ፈለማ ቡዒሰ ሙሳ ወአጀዘ አሙዓረደቲሂ አዓደ ለቀትለ ፊል አውላድ ሙዛ ገና ከመወለዱ በፊት ህፃናት ልጆች መናማይቱ ፊርዖን እንዲገደሉ አዘዘ ነበር። ከዛ የህዝብ ተቃውሞ ተነስቶበት አረ ልጆች ሁሉ እኮ አለቁ እኛን ማን ይከድመናል አርሶ ጥሮ ግሮ ማን ያበራናል የሚል ህዝብ እሮሮ በተለያየ ጊዜ ተነስተውበት ይሄንን ጉዳይ እንዲተው ሆኖ ነበር። አሁን ግን ሙሳ አድጎ ሙዕጅዛ ተአምራት ይዘው መጥተው ለፊራውን ሲያሳዩት ሙሳንና ተአምራታቸው መቋቋም ሲያቀተው መቀበልም እንደዚሁም ደግሞ ይዘው የመጡት ነገር ባጢል መሆኑን ከመረጃ አኳያ ማሳየት ሲሳ ነው ቀጥታ የወሰደው እርምጃ የኃይል እርምጃ ነው። ምን አለ እቅቱሉ አብና الذين امنوا እነዚያ ያመኑ ሰዎች ልጅ ልጆቻቸውን ግደሉ ማሁ ከሙሳ ጋር አምናል የሚሉትን ልጆቻቸውን ግደሉባቸው። ወስተህዩን ሰአሁም ሴቶቻችሁ ግን ለخدمه ያስፈልጉናል እኛ ሊያገለግሉን ይገባልና እነሱን ግን ተዋቸው አለ። አላህ ግን ምን አለ ወማ ከይዱል ካፊሪ የካሪያን ሴራና ተንኮል እኮ አይደለም አለ። ወማ አፍራሽኒ ወማ ከይዱ ተንኮሉ ሴራው አይደለም አለ ካፊሪ የካዲያን ሴራና ተንኮል አይደለም ኢላ ፊዩበራል እጥፋት ውስጥ የሚጥላቸው ቢሆን እንጂ ሌላ የተሻለ ውጤት አያመጣም አለ። አያችሁ ፍራውን ሙሳ ይዞ የመጣውን ተአምር በቀበል እንብኝ ሲል ሲሳ ነው ከእጅና ከበትሯም ውጪ አጠቃላይ እስከ 9 የሚቆጠሩ ተአምራቶችን አሳይተው ነበር። አንደኛ ደም ሊበሉት ቢጠጡት ቢለብሱት ነገር ላይ ሁሉ ደም እንዲነካው ተደርጓል። ተጨንቀው ተጠበው መጥቶ ሙሳ ለምነው ደሙ እንዲነሳ ተደረገ። እንቁራሪት አለ ቀማል አለ እንዲህ ይያለ የተለያዩ ተአምራቶችን አላሁ ጀለ ወዓላ ሙሳ ሳቢያ ለፊርዓውንና ለህዝቦቹ አሳይቶ ነበር። እነሱ ግን ይሄንን ተአምር ተቀበለው ሙሳ ነብይ ነው ብለው አምላክን ተቀበለው መኖር አልፈቀዱም። ምን አደረጉ ልጆችን ለመግደል ተንኮልና ሴራ ተነሰሱ። ሙሳንና ግብረ አበሮቹን ከምድር ገጽ ለማስወገድ ተንኮልና ሴራን ተነሰሱ። አላህ ግን ምን አደረገ ይሄ ተንኮላቸውን ቀይ ባህር ውስጥ እንዲነክራቸው ሰበብ አደረገው። ወማ ከይዱል ካፊሪና ኢላ ፊ ዘላል ሁሉ ጊዜ ከሃዲያን እውነትን ለማጥፋት የአላህን ጀለ ወዓላ ሪሳላ ከምድር ገጽ ለማስወገድ የሚያደርጉት ጥረት በስተመጨረሻ ጥፋት ውስጥ ነው የሚከታቸው አለ። وقال فرعون فرعونም እንዲህ ብሎ ነበር በወቅቱ وقال آل فرعون فرعون እንደዚህ አለ ذروني አለ ተውን اقتل موسى موسى ልግደለው አበዛው ይሄ ሰውዬ አለ اتركوني حتى اقتل لكم موسى موسى ገድዬ ለገላግላችሁ ተውን አለ وليدع ربه كشالن يغلو الله جيتهو يطراسك انيو قال وينادي ربه حتى يخلصه مني جيتهو يطراو كني انديادنو قال كني انديادنو جيتهو يطراو قال وانما ذكر على سبيل الاستهزاء وكانه يقول لا يهولنكم ما يذكر من ربه فانه لا حقيقه له وانا ربكم الاعلى موسى جيتا جيتا جيتا يالي بيناغر نغير انداي شوغداچو انداي شوغداچو يترا ابابالنا بايهون اني نني اونتينيو نه حيارو املاك اني نني بايهون موسى نغيرلو الله كشاله جيتاو ترتو جيتاون ترتو كني اندياستلو يموكر سيل اجد دفرت يتقلق قلبت تنكارا قفافي قادون فرعون تنفسه إني على فرعون كونو ميلو إني على إني أخافو أفرع الله على أن يبدل دينكم همانو تاتشون يكأي ربات شوالو بيه يكأي ربات شوال مساويبات آمنوا فرعو مكنياتو رينين جيتاتشو إنيني هايارنا بيتشنياو إنان تقج إنيني موسى رقمو إني اندسو كوترو سيدمر ليهون ما يتاي ما يتشبت أملاك هلو بيه لفلفا ኢነህን ሰው ይፈራዋለው አንዩ በድለ ዲነኩም ሃይማኖታችሁን ይቀይርባችኋል ያስለውጣችኋል ብዬ በጣም ሰጋለሁ አለ ማንንም ይለው ይሄን ፍራውን አትርሱ اني اخشى ان يغير ما انتم عليه من عبادتكم في لي الى عباده ربه موسى እኔና እናንተ ግን ትገዙኛላችሁ ይሄ ጥሩ ሃይማኖት መንገዳችን ነው ከኔ ገንጥሎ የሱን ጌታ እንድትገዙ ማድረግ አዲስ መጣ ሃይማኖት ያሸክማችኋል ብዬ ፈራለሁ አለ። አው ወይም ደግሞ አንዩዝህራ ግልጽ ያደርጋል ይፋ ያደርጋል ብዬ ፈራለሁ። ፊል አርዲል ፈሳድ ምድር ላይ እጅግ አደገኛ ብልሹና መጥፎ ተግባራትን ይፋ ያወጣል ብዬ እፈራዋለሁ አለ። አው አንዩዝህራ الفتن وال في البلاد ويكون سببه الهرج موسى اغراچن üst فتنه قسقسو سوچ راس براساچو ديتلالقو مكنيات ليون يشلال سلازي هي سويا امطاطو ادغني ودان سيريس كالياس كوت ارغالو كزي اكويا ضروري اقتل موسى موسى تاووت اني راسي نغدلو فليد ربه እኔ እሱ መገለሻት ከቻለ ጌታው ሊጣና ከኔ አድነው እንየ አዋለ وقال موسى موسى ይህንን የፊራውን አቋም ከሰማ በኋላ ምን አለ اني عذت بربي እኔ እጠበቃለሁ አለ عذت እጠበቃለሁ بربي وربكم በእኔም በእናንተም ጌታ እጠበቃለሁ ከየትኛውም የሰው ልጅ ተንኮል ከየትኛውም የሰው ልጅ አደጋ በእናንተና በራስ ጌታ እጠበቃለሁ ሲል ሙሳ ግልጽ ያለ አላህ ላይ ያለውን የመመካት ስሜት ለመግለጥ ሞከረ ማለት ነው። وقال موسى اني عذت برب ربكم من كل متكبر ከኩራተኛ ሁሉ ተንኮልና ሸር በአላህ እጠበቃለሁ لا يؤمن يمامن هنا بيوم الحساب በሒሳቡ ቀን በቂያማ ቀን የማያምን የሆነ ግለሰብ እኔ ላይ ከመያደርሰው ማንኛውም ሸርና ተንኮል በአላህ እጠበቃለሁ አለ። من كل متكبر ولم يذكر هو باسمه ليش مر فرعون وغيره እንግዲህ من كل متكبر ሲል ቀጥታ موسى አደጋ ያነጣጠረው በማምኪያት ነው በፍርዓውን ነው እንግዲህ من كل متكبر ሲል ከኩራተኛ ሁሉ ሲል ፍራውንንም ከፍራውን ውጭ ያሉ ሀቅላ ለመቀበል ትዕቢትና ኩራት ወጥሮ ያዛቸው አካላቶች እኔ ላይ ከመያደርሱት ከየትኛውም ተንኮል والله جل وعلا تبك على هذا. وقال رجل مؤمن من آل فرعون أديس حسا وست لنقبانه نقري موسى فرعون متعام سفي بوزات ستو تاريخات شو قرآن وسكتت تصفيات شو مكاتل جنبار كدمونه كذاكو يا زيبو تالا يتكسو يتوسنبو تالا يادر رقوات من القرنج بتالا سورة طحالي سفي ويثال لاتش إن شاء الله بوتاولا سندس بصفات النايوالن هيدو هيدو عندان بقزي سو كفر سمرت سو تمتن بقزاء جو أقوام عدرقو سيزو يفلقا إن التأمر بمتاع مكابلي كبدوال بتالي سلطان لايك وتبلو نيجيتان يالا تساستها لكاد اللي هم بلو السنة وقام ماسك ير بتام دينجر اندهونو من الردو قن بميكر مهنيتا الله جل وعلا يفرعون المجرشة من اندهون إياه وكراسه وذرود لما استرس فرعون موسى لكو لفرعون دعوان دي درسو حقا اندي كبالي على ما تنجيته ما استواقون سرا موسى بسفات اندي سروا درقة بسفات سرتو فرعون بزاو أقوام لاي شب كندالي كتلا مستمج الرشام دنيا لاي كاي بحروس كالنسراويتون دي ست متدرقة آخر اللي لموقنا نبيك أماكن كبدالي جهنم قطاتفون اللي تبقوال سنزي اهتوج وندموج نقول يا ساعة لما قدتم إهني هالبلنال اسكي هالقباتشو ملس بلن دنيا متفلقو تنقر كالة النيو نلاو بزاو يسنسا بزاو يسنسا اوكي نو مرحبا جزاكم الله خير ما يكفري يالقباتشو نقر كالة ما اللسي بلنا يوالي بسم الله بسم الله السلام عليكم ورحمة الله وبركاته يا جماعة الخير تيرس جينا وقتز أرتال إني يسمال لك يسمال وشي قلبني جزاكم الله خيرا أستاذين جزاك الله خيرا بلو بدو أترسوت إن شاء الله تيرس تيرس الله أنا دي واي أديس حساب لي جمع أستاذ አዲስ ሐሳብ ነው ሊጀምር ካለ ይከተላል እኛ ደሞ አንተ እኮ ኡስታዝ ነህ ካንተ እኮ እንድኔ ተፈልጋለህ እንዴ አሁን አዲስ ሐሳቡ የት ጋር ነው የሚያልቀው ኡስታዝ ከ28 ከጀመረ የት ጋር ያልቀ ነው እ ራሱ አንድ ፔጅ ሙሉ ነው እሺ አንዱ 28 ራሱ ግማሽ ፔጅ ነው 29 ላይ ያልቃል ከ28 29 ያልቃል አዲስ ሐሳብ እንግዲህ ጫማ ባሉታን ደዛኮና አይ ዶንት ኖ ማይክ ፍሪ ዲ ዋይ ላንተ ነው አትንሽ አሰማለሁ ሰላም አለይኩም ኦኬ ጥያቄ ነበርኝ ኡስታዝ እንዴት ነው ይቀጥል ወይ ጥያቄ ላቀርብ ኡስታዝ አቡ ፈራን ትቀጥላለህ ወይ ጥያቄ ልጠይቅ استاذ ايسمون بقى كتل اوكي يا نيت يا كي ازي انه قوي شديد القلب بالميلو لاي نو قوينا شديد يمتلوان قال بقال نطلبت نغرا قوي مالت مال نو شديد مالت مال نو ياو يقاب قطاتو ياو يبرتامون نو قاب انا قوينا شديد نغرين جزاك الله خير مايك فري ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀውይ ማለት ጠንካራ ማለት ነው። በራሱ ሁሉን ማድረግ የሚችል ሙሉ ብቃትና ጥንካሬ ያለው አካል ማለት ነው። شديدو العقاب ደግሞ ይሄ ጥንካሬ ለሱ ነው። شديدو العقاب ደግሞ ይሄው አምላክ የሚወስደው ቅጣት እርምጃም ልክ እንደዛው ጠንካራ ነው ማለት ነው። የቅጣት እርምጃው የዛው ነው ያህል ጠንካራና ከባድ ነው ለማለት ነው። ግልጽ ነው። ሰላም አለይኩም። አለይኩም ሰላም ኡስታዝ። እንትን ወል 26ኛው ላይ ወልየድኡ ረበሁ ሙሳ ነገር ልግደለው ተውኝ ካለ በኋላ ማለት ነው ወደ ጌታው ይጣራል ማለት ነው። ወልየድኡ ረበሁ አይ አይጣራም። ይሄ እኮ ፍራኦል ነው ያለው። ፍራኦል ይሄ ሰውዬ ምድር ላይ ብልሽ ተግባር ሊፋል ያደርግ ፈራዋለሁ፣ ሃይማኖታችሁን ሊቀይርባችሁ እፈራለሁ፣ ከቻለ ግን እኔ ገድለዋለሁ፣ ሚችል ከሆነ አምላኩን ይጥራና እንየው አለ። አምላኩን መጥራት አላስፈልገው ሙሳ። ኦኬ። ከዛ ሙሳን ለመግደል ያሴ አምላኩን ጥራኩ ያለው እኮ ፍራኦል ነው ማለት እንትኑን አልጻፍኩትም ኡስታዝ። ወልየድኡ ረብ አምላኩን ይጥራ እገለዋለሁ ብሎ አምላኩን ይጥራ ነው ያለው። አዎ። ፍራኦል ሙሳን አቅቱ ዘሩኒ አቅቱል ሙሳ ታውኝ፣ በቃ ሙሳ ልግደለው እኔ እገለዋለሁ፣ ግን እኔ ሲገለው ደግሞ ፈልየድኡ ረበሁ ጌታውን ይጥራና ከኔ ቅጣት ያስጠለው ብሎ ሁሉ ተናግሯል ማለት ነው ፍራኦል። እሺ ኡስታዝ ጀዛከላ። እንትንስ ኡስታዝ ይሄ 25ኛው መጨረሻው ላይ الذين امنوا نزا ከነሱ ጋር እምነትን የተቀበሉ ብለ ከነሱ ጋራ ማአሁ ወስተህዩ ኒሳሁም ሴቶቻቸውን አትግደሉ ነው ሴቶቻቸውን ተው ነው ያልከው። እና ጨርሰው እስቲ እስከ መጨረሻው ኡስታዙና ይሄ ወማ ከይ ተው ፊደሊል ያልከው ነው። አምስት ቁጥር فلما جاءهم بالحق من عندنا فلما جاءهم فرعون موسى بمطاعتهو غزي من عندنا كنيا زند بالحق اونتن يزو كنيا زند بمطاعتهو غزي قالوا انديالو اقتلوا ابناء الذين امنوا ينزا يامنوتن سوچ وند وند لجوچاچون غدلو معه كموسى غار امنتن يتقبلوا سوچن وند لجوچاچون غدلو باچو اندايربو واستحيوا نساءهم ستوچاچونن تاو لخدمه اني انداغرغلو سلمنفلك وما كيد الكافرين كذا الله من عليه كهديان سيراكو ايدلم مال الا في ضلال اطب قلتنا قلتنا مريم ኡስታዝ የሆነ ድምጽ መጥቶ ነበር። የካፊሮች የካፊሮች እንዳልከው ሱብሃንአላህ ተገብ አይደለም ጥፋት ውስጥ ቢሆኑ ነው እንጂ ነው መጨረሻቸው ጥፋት ውስጥ ቢሆን ነው ያልከው። የሆነ ድምጽ መጥቶ ተቋረጠ አልተሰማኝም። አዎ እሺ ጀዛከላህ ኡስታዝ። ወማ ከይዱል ካፊሪን የካህዲያን ሲራ አይደለም ኢላ ፊ ዘላል እጥመት ውስጥ የሚጥላቸው ቢሆን እንጂ የካህዲያን ሲራ መጨረሻው ጥፋት ነው ማለት ነው። መጨረሻው ወደ ጥመት ዓለም ይከታቸዋል፣ ጥመት ወደ ጀሃነም ሳይጥላቸዋል። ከዚህ የተሻለ ነገር የለም። ሁሉ ጊዜ ካህዲያን ሲያሰር መጨረሻው የዚህን ያህል የከበደ አደጋ ነው የሚጠብቃቸው ይላል ነው። ግልጥ ነው። استاذ استاذ السلام عليكم. أبيت السلام عليكم. ياو يلوبيون نزلت تقبل لاتشو أديسو حساب رجم نو ورجم كالونا جمر لنيالو نو استاذ أديسو حساب رجم نو ويسن ديت نو أديسو حساب قومو أنت عايزة مستيليو نو بكي نو يلالو انجدي أنت وقال رجل مؤمن من قوي يا قوم ما ይበዛባችሁ ይመስለኛል አንዱ አንቀጽ በራሱ ረጅም ነው ሁለት ያቆም ይለኩሙል ሙልክ ሊየውም ዛሂሪና ፊል አርዲ ወበየንሱሩና ሚን ባእሲላሂ እንጃአና ቃለ ፍርዖኑ ማ ኡሪኩም ኢላ ማ አራው ማ አህዲኩም ኢላ ሰቢለ الرشاد وقال الذي امن يا قوم اني اخاف عليكم مثل يوم الاحزاب مثل ده ረጅም ነው ሙሉ በጣም ረጅም ነው ማለት ምን መሰለሽ ሐሳቡ ኮምፕሊትሊ ሙሳን ደጋሚ ነው ውሸታም ነው ምድር ሊያበላሽ ይችላል ሃይማኖታችሁ ሊያስቀይራችሁ ይችላል ብሎ ፍርዓውን ከዙሪ ያሉትን ሰዎች አቋማቸውን ወደ ሙሳው እንዳይዘነበል ለመጫን ሞከረ ከዛ ከሙሳ ከተለያዩ በኋላ በሙሳና ሙሳ ዙሪያ ባሉ ሰዎች ላይ ተሰብስበው የፍራውንና የቅርብ አማካሪዎቻቸው ሲዶልቱ ከመሐከላቸው እምነቱን ይደበቀ አንድ ሰው ነበር እና ያ ግለሰብ በገሃድ ሙሳን እንዳይገሉት እዛው የፍራውን መድረክ ላይ ሲከራከር እንደነበረ ራሱን የቻለ ሰፊ ታሪክ አለው ስለዚህ ሰፊ ነው እንደሚሉት ትንሽ አይደለም ነገ ኢንሻአላህ ዛሬ ትንሽ ኔትወርኩ ይተቆራረጠ ሙዳችንን ሰርቆናል ኢንሻአላህ እስከ አንድ አራት ሰጅን ያወጣና ቃል በቃል ደገሙት ነገ ደግሞ እንቀጥላለን አላህ ይጨመርበት ማይክ ፍሪ እሺ እጅ አውጡ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ እጅ አውጡ ታዛችኋል የኡስታዝ ተዛዝ እጃቶ ተይርስ እሺ ሌላስ አቡ ያሲን እሺ ሌላስ እንዴ ዲዋይ የነም ተይዶ እጃውጣ ኡስታዝ ዲዋይ ለሄድ ነው እጃውጣ እንዴ ካላንተማ አይሆንም ዲዋይ ቀልብን ሰሊም እሺ ሌላ አንድ ሰው ጨምሩ እኔ ሙፈስር ነኝ እና ዋክን ዲዋይ ካላንተ አይሆንልንም እሺ ማይክ ፍሪ ያ ጀማ አላህ ይጨምርላችሁ ሰማለሁ እጃውጣ ተባልኩኝ ያውጣውኝ ኦኬ ጀዛኩሙላህ ኸይር ያው እጃውጣውኝ አወለም የሲሩ አይጓዙምን ፊል አርዲ በምድር ላይ አይጓዙምን እነዛ ቁረይሾች በኔ ያላመኑ ባላ ያላመኑ ማለት ነው እና በነቢያችን ስለስለ ያላመኑ አይጓዙም እንዴ ተንዝሩ አይመለከቱምን ኬፈ ካን እንዴት እንደነበረ አቂባ መጨረሻቸው የነማን አለዚነ ካኑ ሚን ቀብሊ ከነሱ በፊት የነበሩት ህዝብ መጨረሻ እንዴት እንደነበረ ምድር ላይ ተጉዞ አይመለከቱም ምን ይላልላ እንደና አድ ብዙ አሉ አላህ ሱብሃነ ወተዓላ ያጠፋቸው ካኑ እነሱ ከሆኑ ካኑ ሆኑ ሁም እነዚያ ማነው ሚን ቀብል የተባሉት አሸዱ ሚኑም ከነሱ የበለጡ የበረቱ ሆኑ ቁዋ በጉልበት وعصار في الارض النجم بمدر لا قرصن تتو يهدون فاخذهم الله الله يا ذاتو بذنوبهم بقطاتو الله يا ذاتو وما كان لهم من الله كالله ذند لنسو منم علونم من واق كالله ذند ماتو لنسو منم طباقي علنبرم ذلك ياكو انذي ادركناچو سووچ بانه ምክንያቱም እነሱ ምን ነበር ካነታቲም ሩሱሉሁም ነብዮቻችን መልእክቶቻችን በመጡባቸው ጊዜ ቢልበይናት በግልጽ በሆነ ተአምር በመጽባቸው ጊዜ ፈከፈሩ ካዱበት ለዛ ነው ያላቸው فاخذهم الله ስለዚህ ማለት ያላቸው انه الله كو قوي ኃይሉ የበረታ ጠንካራ ነው እንዲሁም شديد العقاب እሱም ብቻ ሳይሆን ቅጣቱ ራሱ እንዲሁም የበረታ ነው ወለቀድ አርሰልና ሙሳ በርግጥ ሙሳ ለከና ቢያያቲና ባንቀሶቻችን ወሱልጣኒ ሙቢ እንደዚህም ግልጽ በሆነ ወይስ ሙቢ ግልጽ በሆነ ምንድነው ቲር አንዲ አይ ቀስበል እንጂ ኦ ማስረጃ ኦኬ ኦኬ ፈጠንኩኝ ማለት ኦኬ አብሽር ማለት እንዴ በጣም እየቸኮልክ ነው ማለት አንዳንድ ነገሮች እንኳን ለማስተካከል በጣም ትፈጥናለህ እንጂ ቀስ ይያልክ እንትን ወርድ ቃላት በቃላት እየተከታተልን ስለሆነ ቀስ ይያልክ ጀዛከላ ኸይረን አፎ ኦኬ አየለ ኦኬ ማስረጃ ማነው እንደዚህ ግልጽ በሆነ ማስረጃ ልከነው ነበር ማነው ሙሳ አለይሂ ሰላም ኢላ ፍርዖን ወደ ፍርዖን ማነው ወሃማን እንደዚህ ወደ ሃማን وقارون انذيم ورقارو قارو ما نو فقالوا الناس كانوا ساحرون كذاب ايكو دغنتنيا وشتاو نالو انيا موسى سنلكبت بغلص بون ماسجا الناس كن منالوت ايكو دغنتنيا وشتاو نالو ماتنو فلما جاءهم بالحق اونت بمطو باچوم غزي من اندينا كنيا زندي يونه اونت ما نو بمطو باچوم غزي አሉ አሉ ይقتلوا ገደሏቸው አብና الذين امنوا مع كموسى ጋያመንቱ ልጆቻቸው ገደሏቸው አሉ واستحيوا نساءهم ሴቶቻቸውን ግን ተዋቸው አሉ እንዲከድማቸው ማነው وما كيد الكافرين يكافر سيرا دبا አሉ ነጭም الا في دلال ጥመት እንጂ اوكي وقال فرعون فرعون مالا زرني توني اقتل موسى قال له زن توني على واليد ربه كفلج سي جيتا متو يدو يلمنو معناته نو اني اخاف ايوب يدل دينكم اني كفر لاچو الله هاي مانتاچو مانو انداطم اندايقيرباچو افر الله على او ايزهيره في الارض الفساد وين بمدر لا ما انه بكلت اندا اسفافا فرلاچو الله على ما تنو فرعون وقال موسى ماذا اني عزت اني بعل اني اتبقالو عزت اتبقالو لي بربي وربكم بجيتنا بجيتاچو اتبقالو على من كل متكبر كيتنياو ما تنو كوري كميكوروت حزب يالاقل بمطاباچو ያላ ነብይ በመጣባቸው ከሚኮሩት ህዝብ በተቀና ላይ እኔ ተበቃለሁ አለ ከነሱ በዚህ ላይ ምናባት ከሰሰት ያረመኝ لا يؤمنون يوم الحساب እነዚህ ማን ነው በሂሳብ ቀን በማያምኑ ህዝብ እኔ ከነሱ ከመሆን ማን ነው ተበቃለሁ በአላህ ማለት ማለ እና جزاكم الله خير ማይክ ፍሪ ያው ጀዛ ተፈጸመናል ተስሚን ትንሽ እዚህ ጋር በ23ኛው ላይ ወለቀድ አርሰልና አንተ እስቲ ሳንት ለግማታለ ምክንያቱም ወለቀድ አርሰልና በርግጥም ሊከናል ሙሳን ሊከናል በአያትና በተአምሮቶቻችን ወሱልጣንን ሙቢን ግልጥ ያለ ተአምሮታ ሱልጣን ማለት ትልቅ ሙቢን ግልጥ ያለ ተአምሮታችን አሳይተን ልከናል ማለት ነው። እሷን ትንሽ አንተ እዚህ ጋር በአያትና ሌሎን ስለ አልፈሰርካት ነው ትክክል ለበቃ አሁን ትክክል አንተ አልኩህ ያው ትክክል ኦኬ ኦኬ ቢስሚላህ الرحማን الرحيم እኔ ደሞ ልሞክር أولم يسيروا أتهدوا من ده في الأرض بمريت لا أتهدوا من ده يمكة مشركوشن الله ملاتشو فينظروا أتايوا من كيف كان إنديت إندنبري عاقبة الذين አቅበቱ መጨረሻ አለዚና እነኛ ካኑ የነብ ካኑ የነበሩት ሚን ቀብሊኩም ከናንተ በፊት የነብ መሬ ምድር ላይ ዞራችሁ አታዩምስ አታዩም እንደ ምንድነው የሚያዩት ከፈካና እንዴት እንደነበረው አቅበቱ ለዚና እነኛ ከናንተ በፊት የነበሩት ሚን ቀብሊኩም ከናንተ በፊት ካኑ ከናንተ በፊት የነበረው ቀብለኩም ማለት ነው ካኑ ነበሩ ሁም እነሱ አሸዱ ጠንካሮች ነበሩ ምንሁም ከናንተ ጠንካሮች ነበሩ ቁዋ በጉልበትም ሆነ በስራም ከናንተ በቁመትም ሆነ በሁሉም ነገር ከናንተ አሸዱ ቁዋ ከናንተ ጠንካሮች ነበሩ ወአሳራን ጉልበትም ከናንተ ይበልጡ ነበር ወአሳራን ቺቶ የሄዱት ነገር ደሞ ቅርጾችም ቅርጻ ቅርጾች ፋና ማለት ነው ከናንተ ጠንካራ የነበሩ እነሱ ዞራቹ አትይቱ ፍል አርድ በመሬት በምድር ላይ ማለት ነው فاخذهم الله انسون كان الله وسداتو ያዛቾ ማለት ነው ብዝኑብህም በወንጀላቾ ማለት ነው ወማ ካና አልነበረም ለሁም ለነሱ ምን الله ምን ዋق ከአላህ ሚከለክላቾ ነገር እነሱን እንኳን ከአላህ ሚከለክላቾ ነገር አልተገኘም አላህ ሲያጠፋቾ እንኳን መከልከያ አላገኙም ነው እናንተ እንኳን ጉልበት የሌላችሁ ቁመታችሁ አጫጭሮች ምንም የሌላችሁ እንኳን ማጥፋት ቀርቶ እነኚ ኃይለኞች እንኳን አላህ ሲያጠፋቾ ምንም ሚከለክላቾ ነገር መከልከያ አላገኙም ማለት ነው ذلك انسو بانهم هونو سلهونو نو كانت نبر مسما كانت مالت رسل كانت تاتيهم رسلو تشمطو لاچو نبر اي سمام مريم هلت ستنكو اوكي ذلك النسو بانهم كانت سلهونو كانت تاتيهم اتمت اللهچو نبر رسلهم رسلوچكو ملائكتن رسلوچ ملك الله رسلوچن يلكلاچو نبر بالبينات جلص يال بايا معناتنو بتامراتهم هون بانقصوچ قوه ذلك النسو بانهم كانت هون تأتيهم سمطلاچو رسلهم رسلوا سمطلاچو بالبينات آياتو سمطلاچو فكفروا انسو كادو فاخذهم الله يعذاچو بانه الله كو قوي مالتم طنكارانو شديد العقاب قوي مالت ቀውይ ማለት በጣም ጠንካራ ሸዲዱ ልቃብ ቅጣቱ እንደዚህ ሸዲዱ ኦኬ እንደዚህ ሸዲዱ ልቃብ እንደዚሁም ቅጣቱ ብርቱ ነው ማለት ነው ቀውዩን በጣም ቀውይ ነው ቀውይ ማለት ከባድ ማለት ነው የሚያቅቶ ነገር የለም ሸዲዱ ልቃብ ጥፋቱም እንደዚህ ጠንካራ ነው ኢቃቡ ማለትም ኢቃ ወንጀለኛ ሲያዝብም እንደዚህ ጠንካራ ነው ማለት ነው ቅጣቱም እንደዚህ ብርቱ ነው ማለት ነው ወለቀድ አርሰልና በእርግጥ ልከናል ሙሳን ልከናል በአያትና በተአምሮቶቻችን ወሱልጣን ሙቢን ግልጽ ያለ አያቶች ታምሮታቻችን አሳይተናል ለከነው በነሱ ላይ ማለት ነው ኢላ ፍራኦና በነሱ ላይ ነው ፍራኦን ላይ ነው ኢላ ፍራኦና ወደ ፍራኦን ወሃማና ወደ ሃማንን ወቃሩና ወደ ቃሩንም ለከናል እነኚህ ሶስቱን እነሱ ጊዜም ብዙ ካፍሮች ያላመኑት አሉ። ግን አላህ እነኚህ ቀንደኞች ስለሆኑ ነው ጠቀሳቸው። ፍርአውንና ወሃማንና ወቃሩን አሉ። ኡስታዝ እንደዚህ ብለው ፈስሮልናል። ፈቃሉ አሉ ሳሂሩን ከዛብ ወርቅ ያዩ ፈቃሉ አሉ ሳሂሩን ከዛብ እነስ ተአምራትን አሳይቶቻቸውም አሳይቶ ሙሳ ወደ አላህ ጥሪ ሲያደርግ ይሄ ከዛብ ሳሂሩን ከዛብ ብሎ አላመኑትም ማለት ነው። ፈላማ ጊዜ ጃአሁም ሲመጣላቸው ጊዜ ብልሐቅ ሙሳ ብልሐቅ ሲመጣላቸው ጊዜ ምን እንድና ከአላህ ዘንድ ማለት ነው። የመጣላቸው አያቶች ሲያመጥላቸው ቃሉ አሉ እቅትሉ ግደሉት አብናአ አለዚነ እነኛ ልጆቻቸውን ግደሉ አለዚነ እነሱ አመኑ ያመኑት ማአሁ ከሙሳ ጋር ያመኑትን ልጆች ሰዎችንም ልጆቻቸውንም ግደሉ ወስተሃዩ ተው ንሳአሁም ሴቶቻቸውን ግን ተዋቸው። ወማ ከይዱል ካፊሪነ ወማ ማለት አፍራሽ ነው። ከይድ ማለት ክደታቸው አልካፊሪነ የካፍሮች ክደት እኮ ኢላ ፊ ደላል ወደ ጥፋት ነው እንጂ ወደ ጥመት ነው እንጂ የትም አያደርስም። ወቃለ ፍርአውን አለ ዘሩኒ ተውኝ አቅቱሉ ሙሳን ገድላለሁ ተውኝ አለ። ፈልየድዑ ረበሁ እስቲ እኔ ገድለዋለሁ ይህ አላህ ረበሁ ማለትም ጌታውን ፈጣሪውን ለምኖ እስቲ ያስጣልኝ። ኢኒ እኔ አኻፉ ኢኒ ሚለው ፍርአውን ነው ማለት ነው። ኢኒ እኔ አኻፉ ፈራለሁ አን ዩበድለ እንዳይቀይር ዲነኩም የያዛችሁትን እኔ የሰጠኋችሁን ዲን ማለትም ሃይማኖቶቻችሁን አው ዩዝሂራ ግልጽ እንዳወጣ ፊል አርድ ምድር ላይ አልፈሳድ ፈሳድን ደግሞ እንዳይመጣ ማለት ፈሳድ በአማርኛ ስትጻፉልኝ ፈሳድ ማለት ጥፋት ነው። ፈሳድ ማለት በዱንያ ላይ ጥፋትን እንደ እኔ ፈሳድ ኦኬ ብልሽታው ብክለት እንትን ብልሽትን እንዳመጣ ሙሳ ብዬ ፈራሎ ብሎ አለ ፍራውም ማለት ነው። ወቃለ ሙሳ አለ ኢኒ ሙሳ ይህን ሰማ አለው። ቃለ ሙሳ ወቃለ ሙሳ አለ ኢኒ እኔ ኡስቱ ብረቢ በአላህ ይጠበቃሎ ወረብኩም በረቢ ማለት በጌታ ይጠበቃለሁ ወረብኩም ከእናንተ ጌታም ይጠበቃለሁ። ሚን ኩል ማለት ከሁሉ ሙተከብርን አምባገነን ወይም ደግሞ ኩራተኛ ላ ዩእሚኑ ማያምኖም ደግሞ ቢዮሚል ሂሳብ ዮሚል ሂሳብ ማለት ቅያማ ማለት ነው። በመጨረሻ ቀንና የውመል ቂያማ ከማያምኑት በአላህ ይጠበቃለሁ አለ። እዚህ ላይ ነው እንግዲህ የጠፋሁት ነገር ካለ ማይክ ይዛችሁ ንገሩኝ። እንግዲህ አላህ የሰማነው የሰማችሁትን የቀረውን ሰዋቡን አላህ አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ። አሁንም የሲሩ ፍልርድ ይሄ የወረደው እንትና ይሄ የወረደው ለቁረሾች ለመካ ሙስሊሞች ነው። ለመካ ሙስሊሞች አሁንም የሲሩ ፍልርድ ምድር ላይ አይጓዙም ምንም ምድር ላይ አይንቀሳቀሱም አያዩም ፈያንዙሩ አያዩም ከይፈካን አቂበቱ ለዚና እንዴት እንደነበሩ የነዛ መጨረሻ ምን ቀብል ይሄን ከነሱ በፊት የነበሩ እነሱ ምን ነበሩ ካኑ ሁም አሸዳ ከመካ ሙሽሪኮች የበለጡ ኃይለኞች ብርቱ ነበሩ። ይህም ቆዋ ወአሳራ ፊል አርድ ምድር ላይም ቅርጾቻቸውን የተው እነሱን ወዞር ብሎ አያዩም እንደ ፈአከዘሁም ላህ ከእናንተ የበለጡትንም እነዛ ጠንካራ የነበሩትንም ያስኳቸው ብዝኑብህም ስላጠፉ ወማ ካና ለነሱ ምንም አልነበረም ለሁም ምንም አልነበረም ሚን አላህ ከአላህ ሚዋክ ሚያገለግላቸው ከአላህ እጅ ሚያስጥላቸው ሰው ማንም ምንም ማንም አልነበረም። ዛሊከ ያ የሆነ ቢአነሁም እነሱ ካነት ታቲህም ትመጣላቸው ነበር ረሱሉሁም ረሱሎች ይመጡላቸው ነበር ቢልበይናት አንቀጾቻችን ይዞ ፈከፈሩ ይህን እያዩ ካዱ። فأخذهم الله كذا ياسقوا إنه الله قوي حيلنا شديد العقاب أياز برتونا. ولقد أرسلنا موسى موسى برجتن بلاك بآياتنا عن كثو تأتنين تأميرو تأتن ستنا ላክ ነው ወስልጣን የሙብሊን ግልጽ የሆነ ማስረጃንም ሰጥተ ነው ላክ ነው ወደ ኢላ ፍርአውና ወደ ፍርአውን ላክ ነው ወሃማና ወደ ሃማን ወቃሩን ወደ ቃሩን ፈቃሉ እነዚህ ሶስቱም አሉ ሳሂሩን ደጋሚ ነው አሉ ከዛ ቀጣፊ በጣም ውሸታም ነው አሉ። በግልጽ እያዩ ግልጽ የሆነ ማስረጃ ይዞ የመጣ ነቢዩን እያዩ ሳሂር ድግምተኛና ውሸታም ነው እንጂ ምንም ነብይ አይደለም አለ። ፈለማ ጃአሁም ቢልሐቅ እውነትም ይዞ ሲመጣ ምን እንዱና ከኛ ዘንድ ከአላ ዘንድ ማለት ነው ቃሉ እቅትሉ ግደሉ አብና አለዚነ አመኑ ማአሁ ከነዚህ ከሙሳ ጋር የአመኑትን ልጆቻቸውን ግደሉ ወንድ ልጆቻቸውን ግደሉ ወስተህዩ ተው ንሳአሁ ሴቶቻችሁን ተው እንዲካድሙ ወማ ከይደል ካፊሪና የካዳዎች ተንኮል እኮ ኢላ ፊ ደላል ከጥመት እንጂ ምንም አይደለም። ወቃለ አለ ፍርአውን አለ ዘሩኒ ተውን አቅቱል ሙሳ ሙሳን እንዲገል ተውን ምስት ድግደለ ይገለዋለ ሙሳን ተውን ቃሉ እኔ የፈለኩት ማለ ዘሩኒ ተውን አቅቱሉ ሙሳ ወልያድዑ ረባህ እገለዋለሁ ሙሳን ተውን ከዛ ምስቲ አላህ ከኔ እድኛ የሚያገለግለው ከሆነ አላህ ጌታውን ይጥራ ኢኒ እኔ አካፉ ፈራለሁ አን ዩበድላ እንዳይቀይር ብዬ ፈራለሁ ዲነኩም ዲናችሁ እንዳያስቀይርባችሁ ፈራለሁ አው አን ዩዛሂረ ወይም ግልጽ አድርጎ እንዳያስፋፋ ይፈራለሁ ፊል አርድል ፈሳድ ምድርን እንዳይበክላት ፈራለሁ እንዳያበላሽ እሱ ጥሩ ሰውንና ስብሓን ወቃለ አለ ሙሳ ሙሳም አለ ኢኒ እኔ ኡስቱ ብረቢ ወረበኩም እኔ ጌታና ጌታችሁን እኔ ከጌታና ከጌታችሁ እጠበቃለሁ ሚን ኩል ሙተከብርን ከምኩራሩት ሁሉ ተንኮልና ተንኮል እጠበቃለሁ ና ዩእሚኑ ከማ ያምኑ ቢየውም ልሂሳብ በቅያማ ቀንና በሂሳብ ቀን ከማ ያምኑ ሰዎች ይጠበቃለሁ። السلام عليكم ورحمة الله وبركاته.